የተከበሩ መልአከ ጽዮን ርእሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን የተከበራችሁ ሊቃውንተ ቤተ ክርስቲያን መጋቢ ሐዲስ መርየታ ሄኖክ አሳውስት ሁላችሁንም ስማችሁን ብጠራው አይከብደኝም፣ ጥቂቶች ናችሁ። ቄስ ገበዝ መስፍን፣ ቄስ ቀለመ ወርቅ፣ ወንድሞቼ ዲያቆናት አፌት ትእዛዝ ዳዊት ዲያቆን ዘሪሁን፣ ዲያቆን ደረጀና የሰንበት ተማሪዎች፣ ህዝበ ክርስቲያን፣ የእግዚአብሔር የበኩር ልጆች፣ ምእመናን፣ ህዝበ ክርስቲያን እንደምን ዋላችሁ? እንደምን አመሻችሁ? ምእመናንን ወደ መጨረሻ የማደርገው ቁጥራችሁ በርከት ያለ የእናንተ በመሆኑ እናንተ ላይ ለማሳረፍ ቃሌን ስለፈለግኩ ነው እንጂ በእግዚአብሔር ቤት ሁሉም እኩል ነው። እርግጥ በስልጣነ መንፈስ ቅዱስ የሚልቁን አበው ካህናት መኖራቸው አይካድም። እንግዲህ ዛሬ ለመነጋገር የሚያስችለን የወንጌል ቃል ቅድም ካህኑ ያነበቡት የሉቃስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ ያለው ነው። ከሞላ ጎደል ምናልባት ድጋሚ ማንበብ ያስፈልግ፣ እኔ የምላችኋለሁ የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ለእናንተ ወዳጆችን ለራሳችሁ አድርጉ። ከሁሉ በሚያንስ የታመነ በብዙ የታመነ ነው። ከሁሉ በሚያንስ የሚያምጽ በብዙ ደግሞ አመፀኛ ነው። እንግዲህ በአመፃ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን አደራ ይሰጣችኋል? በሌላ ሰው ገንዘብ ካልታመናችሁ የእናንተን ማን ይሰጣችኋል? ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ነው የሚለው። የተከበራችሁ ሕዝበ ክርስቲያን ከቃሉ እንደሰማችሁት የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆችን ለእናንተ አድርጉ። ወዳጆች ይኑሯችሁ፣ ወዳጆች አብጁ፣ ወዳጆች ፍጠሩ፣ ወይም ወዳጆች አብጁ ነው የሚለን። ርዕሳችንም ይኸው ነው ማለት ነው። ወዳጆችን አብጁ ነው። የሰው ልጅ ለልማዱ በዝምድና የሚሆን በሌላ ምክንያት የሚያቀርበው ወዳጅ አለው። ምናልባት በተለያየ ምክንያት ወዳጅ ለማፍራት ይፈልጋል። አንዳንድ ጊዜ በዝምድና ያሉት ሰዎች ይልቁንም ጠቃሚዎች ሳይሆኑ ይገኛሉ። በምቀኝነትም እነሱ ይብሳሉ። በዝምድና የሚገናኙ ሰዎች አንዱ ወንድማቸው ከእነሱ የተሻለ ትዳር ቢኖረው ደስ አይላቸው ይሆናል። ስለዚህም መቀናናት ይኖራልና ከዚያ ይልቅ እንግዲህ አሁን የምናገረው በእኛ በአበሾች ባህሪ ያለውን ነው። የሌላውን አገር ባህሪ በደንብ አላውቀውም። በዝምድናም በምንም የመቀራረብ ጠባይ አላይበትም። ያም ሆነ ይህ በእኛ ይሄ ባህሪ ስላለ በዝምድና ከሚገናኙት ይልቅ ራቅ ያለውን ባዕዱን የማቅረብ ልማድ አለ። ከእሱ ጋር አብሮ መብላት፣ መጠጣት፣ መዋል፣ ማደር፣ መሄድ፣ መጫወት የተለመደ ይሆናል። ከአንድ አካባቢ አልፎ ወደ ሌላም አካባቢ ሂዶ ምናልባት ብሎ ዝምድናም የሚያፈራ ሰው አለ። በጋብቻም በሌላም ዝምድና ይፈጠራል። እንግዲህ ይሄ በአመጻው በአመጸኛው ዓለም ውስጥ ስንኖር የምናደርገው በአመጻኛው ገንዘብ ወይም በአመጻው ገንዘብ የምንሰራው ስራ ነው። አንድ ነገር ባደረግን ጊዜ እንደ ማህበር ወይም እንደ አውጫጭኝ ወይም ሌላ ነገር በዚህ ሀገር አነጋግር ፓርቲ እንበለው ድግስ ብንደግስ የምንጠራቸው ወዳጆች የምንላቸውን ወዳጆችም ልናደርጋቸው የምንፈልጋቸው ብዙ ጊዜ ሀብት ያላቸውን ገንዘብ ያላቸውን አፍ ያላቸውን ኃይል ያላቸውን ስልጣን ያላቸውን ነው። የሚቻልልን ቢሆን እነሱም ደግሞ ለልማዳቸው እንደነሱ ኩያዎቻቸውን ስልጣን ያላቸውና ሀብት ያላቸውን ነው ለመቅረብ የሚፈልጉት እንጂ ተራ ሰው ቢጠራቸው እዚያ ቤት ቢሄዱ የተዋረድን ነው የሚመስላቸውና ከቶውኑ ወዳጅ ለማድረግም ቀርቶ ለመተዋወቅ በቀላሉ እንኳን አይሹም። ስለዚህ አንድ ሰው አንድ ነገር ቢያደርግ ድግስ ቢደግስ የሚጠራ ታላላቆችን ነው። ታላላቆች ስንላቸው በገንዘብ ነው፣ ሌላ በተፈጥሮ እኩል ነው ወይም በስልጣን ነው ወይም በሌላ ኃይል ነው። እነዚያን ጠርቶ ያበላል ያጠጣል። ለምን? በሌላ አጋጣሚ እነሱም የሚመልሱለት ነገር ስላላቸው ነው። እነሱም ደግሰው እንደሚጠሩት ስለሚያውቅ ያም ባይሆን ባላቸው ስልጣን ሊደግፉት እንደሚችሉ ስለሚያውቅ በዚህ ደረጃ እነሱን የማቅረብ ጠባይ አለው። ወዳጆችን አፈራ ማለት ነው። ይሄን ቃል የሚናገረው ጌታ ነው። አንድ ድግስ ባደረክ ጊዜ እነሱ ደግሞ መልሰው እንዲጠሩህ ሀብታሞችን፣ ባለጸጎችን፣ ባለስልጣኖችን፣ ታላላቆችን አትጥራ። ነገር ግን የሚመልሱልህ የሌላቸውን ድሆችን ጥራቸው። ግን እሱ በጻድቃን ትንሣኤ ይመለስልሃል የሚል ቃል ጌታ ያስተምራል። ያንን ብድራት የሚመልሰው ድሆቹ ሳይሆኑ የድሆች ባለቤት ጌታ ነውና። ስለዚህ የዚህ አይነት ጠባይ የተለመደ እንደሆነ ሁሉ በአመፀኛው ገንዘባችሁ ይህን የምታደርጉ ከሆነ በዘላለም ቤቶች እንዲቀበሏችሁ ለእናንተ ወዳጆችን አድርጉ። የተከበራችሁ ክርስቲያኖች በዘላለም ቤቶች እንዲቀበሏችሁ። እንግዲህ የምናበጃቸው የምንፈጥራቸው ወዳጆቻችን ሁሉ በሚፈርስ በሚበሰብስ ቤት ውስጥ ነው ያሉት። የነሱም ሕይወት ኃላፊ ነው እንኳን ቤታቸው። ነገር ግን በምድር ይሄንን የምታደርጉ ከሆነ በዘላለም ቤቶች እንዲቀበሏችሁ ደግሞ ለእናንተ ወዳጆችን አድርጉ። ያ የዘላለም ቤት ወዴት ነው? እነሱስ በዘላለም ቤትስ የሚቀበሉን ሰዎች እነማን ናቸው? ለእናንተ ወዳጆችን አድርጉ ነው የሚለው። እንግዲህ ወዳጅነት ነው ማለት ነው። አሁን እኛ የምንፈልገው ወዳጅነት ነው። ወዳጅነት ቀልድ አይደለም። ፍቅር የሚለውን የሚገልጽ ነው። እንግዲህ ያ ወዳጅነት በአንድ ነገር ላይ የተመሰረተ ነው ማለት ነው። እነዚህን ሰዎች በህሊናችን የምንፈልግበት ከነሱ አንድ ነገር ሽተን ነው ማለት ነው። እንግዲያው በቤታቸው እንዲቀበሉን እነዚያን ሰዎች ከነሱ አንድ ነገር የምንጠብቅባቸውን ወዳጆች እናድርጋቸው። እነሱ እነማን ናቸው ነው? በምድር ላይ የምናያቸው ከኛ የሚያንሱ ምናልባት እዚህ ሀገር እንኳ ከኛ የሚያንሱ ብዙም አይኖሩም። በተወለድንበት ሀገር ግን ከኛ የሚያንሱ ብዙ የሰው ዘሮች አሉ። በምንድን ነው ከኛ የሚያንሱት? በሀብት በገንዘብ ነው። በተፈጥሮ ቅድም ነግሬያቸዋለሁ እኩል ናቸው። ነገስታት ቢባሉ ሌላም ቢባሉ ተፈጥሮ እኩል ነው። እነዚህ ሰዎች የት ነው የምናገኛቸው? እዚህ ሀገር እነሱን ማግኘት አያስፈልገንም። ነገር ግን በአሁኑ ሰዓት እንደ አሸን እየፈሉ የሄዱት እኒህ ታናናሽ ሰዎች በሀገራችን ነው። ከምንጊዜውም ይልቅ የሚቀምሱት የሚለብሱት እያጡ እየሄዱ ነው። እነዚህ ሰዎች የመጨረሻ ታናሾች እየሆኑ ነው። ለእነዚህ ሰዎች የሚገባ ከፍተኛ ወዳጅነት አድርጉ ነው የሚለው። ካህናቶችም ድሆች ናቸውና በስጋት ታናናሾች ናቸው። በኦሪት ካህናት ሀብታም፣ በወንጌል ካህናት ድሆች። በኦሪት እንደ ካህናት በሀብት፣ እንደ ነገስታት በጉልበት ተረቱ ግጥሙ። በወንጌል እንደ ካህናት ድሃ። ድህነታቸው ምንድን ነው? የዚህ ዓለም ሀብት፣ የዚህ ዓለም ገንዘብ፣ የአመፃው ገንዘብ ነው። እነሱ ሁልጊዜ ከእግዚአብሔር ማደሪያ ከቤተ ክርስቲያን ውስጥ ገብተው የእግዚአብሔርን ማዕድ ምስጋና ሲያቀርቡ የሚውሉ የሚያድሩ ሌላ ስራ የሌላቸው ያገኟትን በልተው ጠጥተው ጾመው ጸልየው ከፈጣሪያቸው ፊት ቀርበው ምልጃ ለሰው ልጆች ለክርስቲያኖች የሚያመጡ በአመፃው ገንዘብ ግን ድሃ የሆኑ ናቸው ካህናት። እንግዲህ ወደ ካህናት ፊቴን አዞርሁ እንጂ የሰው ልጆች ማንኛውንም ተራ ሕዝብ በሀገራችን የሚገኘውን ቆጥሬ ወይም አንስቼ ወይም መድቤ አልጨረስኩትም። በአሁኑ ሰዓት የሌላቸው ጨርሶ ባዶ የሆኑ፣ የነበራቸውም እያጡ፣ ሁሉም እየተሟጠጠ እየሄደባቸው እያለቀባቸው ይገኛሉ። ለነሱ ዛሬ የሚገባቸውን ወዳጅነት ልንፈጥርላቸው ይገባል። እንደዚህ አይነት ከአመፃ ገንዘብ ድሃ የሆኑ በዓለም ዙሪያ በብዙ ቢሊየን የሚቆጠሩ ሊኖሩ ይችላሉ። እኛ በምናውቀው ብቻ ያሉትን ብንቆጥራቸው ከኛ ቁጥር የማይተናነሱ ናቸው። ደህና ነን በአመፃው ገንዘብ አልተበደልንም ከምንለው ሰዎች በቁጥር ያላነሱ ናቸው። እነሱን በወዳጅነት ልንይዛቸው ይገባል። የዘላለም ቤት ተዘጋጅቶላቸዋል፣ ተሰጥቷቸዋል። እነሱ ብቻ ሳይሆኑ የሚፈልጉትንም እየጠሩ እያማለዱ በዘላለም ቤታቸው ውስጥ ለማስገባት ተፈቅዶላቸዋል። ይሄን አንቀጽ አጥልቃችሁ ስትመለከቱት አማላጅነትን ይነግራችኋል። የአመፃ ገንዘብ ሲያልቅ እኛ ዛሬ እምንኮራበት እምንንጠራራበት የምንለብስበት የምናጌጥበት ወርቁ፣ ቀሽመሪው፣ ኤፉዱ፣ ሱፉ፣ ሌላውም አይነት ገበርዲን ሁሉ አልቆ ራቁታችንን የምንሆንበት ጊዜ አለና እነሱ ደግሞ በተራቸው የማያልቅ ወርቅ እንቁ ተሸልመው መልካም አራያ ይዘው እኛ በሚፈርስበት ቤት የምንኖረውን ሰዎች እንደገና እነሱ ከዚያ በበለጠ ደረጃ በማይፈርስ በዚህ የናቅናቸው ሰዎች እነሱ በማይፈርስ ቤት ለዘላለም በሚኖር በእንቆ ብርሃን በእንቆ ጳዚዮን በቢረሌ በአሜቴስጥኖስ በሌሎችም የአይናቁ አይነቶች በተሰራ ለዘላለም በሚኖር ብርሃናዊ ቤት ውስጥ ተቀምጠው እኛን ሊቀበሉ ተዘጋጅተዋል። ጌታም ምንድነው ያለ? እንዲቀበሏችሁ። እነሱ የመቀበል ስልጣን አላቸው ማለት ነው። ዛሬ ወዳጅነትን ብንለግሳቸው በወዳጅነታችን ለነሱ የሚገባውን ብናደርግ ላጣ ለነጣ ቀደን ብናለብስ ቆርሰን ብናጎርስ ካሉበት አካባቢ የሚደርስ አነስተኛ አስተዋጽኦ አድርገን ብንልክላቸው ያችን ቀምሰው በልተው ጠጥተው ወደ ፈጣሪ ምስጋናቸውን አቅርበው በነፍሳቸው እያንዳንዳችን ማንኛችን እንደለገስንላቸው ስለሚያውቁ ግዙፉ ስጋቸው ባያውቅም ረቂቁ ነፍሳቸው ስለሚረዳ ከዚያም አልፎ አምላካቸው ስለሚጽፍላቸው ስለሚመዘግብላቸው ማን ለነሱ መልካም እንዳደረገላቸው ስለሚመዘግብላቸው እነሱ በዚህ እንዳጡ አይቀሩምና በዚያ ደግሞ ሁሉ ነገር ለነሱ ነውና ተትረፍርፎ የሚጠብቃቸው ሀብትና መልካም ሆኖ አይጦ የሚጠብቃቸው ቤት ስላለ በዚያ በማያልቀው ሀብታቸውና ደስ በሚያሰኘው ቤታቸው ወይም ህይወት መንግስታቸው እኛን ደግሞ ለመቀበል ዝግጁዎች ናቸው። እነሱ የአማላጅነት ተግባር ተሰጥቷቸዋል። በዘላለም ቤቶች እንዲቀበሏችሁ ለእናንተ ወዳጆችን አድርጉ። እንግዲህ ክርስቲያኖች የአመጻ ገንዘብ የሚባለው ይሄ እኛ የምናገኘው ስጋዊ ገንዘብ ነው። ብትመለከቱት በአመጻ የተሰበሰበ ነው። ነጋዴ ብትሉት ሐሰት ተናግሮ አትረፍርፎ ነው። ኃጢአት ነው አይገባም ለማለት አይደለም። ነገር ግን የአመጻ ገንዘብ መሆኑን መረዳት ያስፈልጋል። ነገስታት ቢሆኑ በሐሰት ፈርደው አድልተው የማይሞተውን እንዲሞት የማይድነውን እንዲድን እያደረጉ አዳልተው የሚያገኙት ሀብት ነው። ሌሎችም መኳንንት ቢሆኑ እንደዚሁ ነው። ነጋዴዎችም ቢሆኑ እንዲሁ ነው። የሰው ልጆች በጠቅላላ የሚወጡበት የሚወርዱበት ሁሉ የአመጻ ገንዘብ ነው። ያ ገንዘብ ያልቃል። የአመጻ ገንዘብ ነው። ከስር እስከ መሰረቱ እንዴት እንደተገኘ ብንመለከት ገንዘቡ በአመጻ ነው የሚገኘው። አንዳንድ ጊዜ በሀብታምና በባለስልጣኖች ዘንድ የገንዘብ ፍቅር አመዝኖ ይታያል። ከድሆች ይልቅ ድሆች ከቁም ነገር የማይቆጥሩትን አጥተዋል፣ ነጥተዋል። የሚቀጥለው ምናልባት የአንድ እንጀራ አግኝተው ያችን ከውሃ ጋር አርሰው ቀላቅለው በጉሯሯቸው ማስወረድና ለሰውነታቸው ድጋፍ ማግኘት ነው። ይህን ካገኙ ብዙ አይጨነቁም። ጥሬ ቆርጥመው ማደር ይችላሉ፣ ብዙ አይጨነቁም። እግዚአብሔርም በጸጋው ይደግፋቸዋል። ከዚያ ይልቅ ገንዘብ ያላቸው ሀብታሞች፣ ባለስልጣኖች፣ መኳንንቶች ስለ ገንዘብ እጅግ በጣም ሲጨነቁና ለዚያም ለገንዘብ ሲሉ የማይገባ ነገር ሲያደርጉ ትመለከታላችሁ። አንድ ታሪክ ላነሳላችሁ እፈልጋለሁ። በቁስጥንጥንያ ውስጥ አርቃዲዮስ የሚባል ንጉስ ነግሶ ነበር። ሚስቱ አውዶክሲያ ንግስት ትባላለች። እሱ የንጉስ ቴዎዶሲዮስ ልጅ ነው። በዘመኑ ዮሐንስ አፈወርቅ በቁስጥንጥንያ ተነስቶ በካህንነት በሐዋርያነት በመምህርነት ያስተምር ነበር። አርቃዲዮስ ንጉሱ ለዘብተኛ ነው። ስልጣን በሙሉ ለሚስቱ ነው። ሚስቱ ከመጠን በላይ የምታዘዘው ሰው ነው። እንደ ኤልዛቤል። ስለ ኤልዛቤል ብዙ ታውቃላችሁ? እንደ ከብት የነዳችሁ ይለዋል ባሏን አካብን። እንደ ከብት ነው የነዳችሁ ባሏን። የእስራኤል ንጉስ ነበር። በመጽሐፍ ቅዱስ የምታገኙት ነው። እንደዚሁም ሁሉ ንጉስ አርቃዲዮስን ሚስቱ አውዶክሲያ ታዝበታለች። በጣም እጅግ ፍቅረ ንዋይ አድሮባት በፍቅረ ንዋይ ነዳ የሰዎችን ሁሉ ገንዘብ በአመጻ ትወስዳለች። በተለያየ ምክንያት ትሰበስባለች። በተለይም መሬት ካየች አታልፍም። የአንዲት ደሃ ሴት አዳሪ መሬት በጥሩ ወንዝ አካባቢ፣ ውሃ ፈሳሽነት ባለው አካባቢ ያገኘቻት ከአባቶቿ በውርስ በርስትነት ያገኘቻት መሬት ነበረቻት። ንግስቲቱ ይሄንን መሬት ወሰደችባት። ከዚያች ድሃ ሂዳ ለካህኑ ለኤጲስቆጶሱ ለዮሐንስ አፈወርቅ ነገረችው። እርግጠኛ ነኝ ስለ ዮሐንስ አፈወርቅ ብዙ ታውቃላችሁ። ይሄ ካህን በጣም ደፋር ካህን ነው። እጅግ በጣም ኃይለኛ ነው። እንዲህ አይነቱ ነገር የመንግስት ነው እንጂ የቤተ ክህነት አይደለም ብሎ አይተውም። የተዛባ ሆኖ ካገኘው በመካከል ጣልቃ ገብቶ የራሱን ውሳኔ ይሰጣል። አልሰማው ቢሉ ባገኘው በያዘው ባለው በመንፈስ ቅዱስ ኃይል ይጠቀማል። ይህች ሴት ዕዳ ለቅዱስ ዮሐንስ አፈወርቅ ነገረችው። መሬቴን በአባቶች በእናቶች ሲወርድ ሲዋረድ የመጣውን በርስትነት የተረከብሁትን መሬቴን ወሰደችብኝ። እንዴት ያንዷን የደሃ ሴት መሬት ትወስድብኛለች? መተዳደሪያ የለኝም፣ እባክህን ፍረድልኝ አለችው። ገስግሶ ሄዶ ዮሐንስ አፈወርቅ ንግስቲቱን እንዴት እንደዚህ ታደርጊያለሽ? ከደሃዋ ለምን ትወርስ ጅባታለሽ? መልሽላት አላት። አይ አንተ ምን አገባህ? ምንድነህ አንተ? አልመልስም አለችው። መልሺ፣ አልመልስም። አወገዛት። ከእንግዲህ በኋላ አንቺ ክርስቲያን አይደለሽም፣ ስጋውና ደሙንም አትቀበይም፣ አውግዤሻለሁ አላት። ከዚያ በኋላ በአንዳንድ የስልጣን ክህነት ጉድፈት ምክንያትና የያዙትን ስልጣን ያለ አግባብ ስለተጠቀሙበት ከስልጣን የሻራቸው ዮሐንስ አፈወርቅ የሻራቸው ሰዎች 1-8 ያህል ነበሩ። እነሱን ሰብስባ ዮሐንስ አፈወርቅ ፍረዱልኝ አለቻቸው። እሱማ መሰደድ አለበት መሞት አለበት አሏት። ቀድሞ ይጠሉት ነበርና። ከዚያ በኋላ እነሱንም የማይሰማቸው ሆነ። እስክንድሪያ ወደሚገኘው ታላቁ ሊቀ ጳጳስ ወደ ቄርሎስ ላከች። ቄርሎስም ሲኖዶስን ሰብስቦ ስለዚህ ሴትዮ አንድ ነገር ማድረግ ያስፈልጋል ተባለ። ከዚያ ስትልክበት እሷ አንድ ማስጠንቀቂያ ጨምራ ነው የላከች። ከዚህ በፊት በሮማውያን በነ ዲዮቅልጥያኖስ በነ መክስሚያኖስ ዘመን የሆነውን ታውቃለህ። ቤተ ክርስቲያን ትዘጋ ወይም አብያተ ክርስቲያናቶች ይዘጉ፣ የጣዖት ቤቶች ይከፈቱ ተብለው ታውጀው ብዙ ክርስቲያኖች ለቁጥር ያስቸገሩ ክርስቲያኖች እንደ ሽንኩርት እንደተቀደዱ እንደተቀረደዱ እንደተከተፉ ታውቃለህ። አብያተ ክርስቲያናትም እንደተቃጠሉ ታውቃለህ። ከዚያ በኋላ ጣዖታትም እየተመለኩ ለብዙ ዘመን እንደኖሩ ታውቃለህ። አሁንም ይሄንን ዮሐንስ አፈወርቅን የማታወግዙት ከሆነ አብያተ ክርስቲያናችሁን ሁሉ ዘጋለሁ በኃይል አለች። ከዚያ በኋላ ወደ ጣዖት አምልኮ ነው የምመልሳችሁ እንደ ቀደመው ዘመን አለቻቸው። በዚህ ጊዜ ተጨነቁ። ሄደው ለዮሐንስ አፈወርቅ ነገሩት። አንድ መልእክተኛ ላኩበት። ምን ይሻላል እቺ ሴትዮ? ቤተ ክርስቲያናችን እኮ ልዘጋ ነው አሉት። ቤተ ክርስቲያኑንማ ለምን ትዘጋለች? እኔን ከሆነ ማጣት የምትፈልገው እኔን እንዳፈለገኝ ልታደርገኝ ትችላለች። ቤተ ክርስቲያን ግን መዝጋት የለባትም ብሎ መልስ ሰጠ። እሱን እንደፈለግሽ አርጊው። ምእመናኖች ከሚጠፉብን ከሚበተኑብን፣ ቤተ ክርስቲያን ከምትዘጋብን አንድ ሊቀ ጳጳስ የዓይናችን መብራት ቅዱስ ዮሐንስ አፈወርቅ ቢጠፋ ይሻለናል፣ ምእመናኖች ሁሉ ከሚያልቁብን አሉና ላኩላት። እሺ አሁን እኔ እሱን አልገለውም አግዘዋለሁ ብላ ፈረስ አዘጋጅታ እግዚአብሔርን ወደማያውቁት አገር አክራጥያ ወደምትባል መካከለኛው ምስራቅ አገር ልካ በዚያ በግዞት ውስጥ ታስሮ እንዳለ አብያተ ክርስቲያናትን ከፍቶ ስንት አብያተ ክርስቲያናትን አሰርቶ ቁጥር ስፍር የሌላቸው ምእመናንን አስተምሮ መልሶ እንደገና በተሰደደበት አገር ቤተ ክርስቲያን እንድታብብ አድርጎ ኖሮ በዚያው እንዳለ በስደቱ አረፈ። እሷ ግን ያንን መሬት እንደወሰደችው ቀረች። ይሄ የአመፃ ገንዘብ እንዴት እንደሚያጓጓ እንዴት ሰውነትን እንደሚሸጥ ለማይረባ ጥቅም ትመለከታላችሁ። እንግዲህ የአመፃ ገንዘብ በዚህ አይነት የተመሰረተ ነው። በዚህ አይነት የሚሰበሰብ ነው። በዚህ አይነት የሚገኝ ነው ማለት ነው። ያም ሆነ ይህ ብልሆች ያውቁበታል። በቅሚያ ሳይሆን በአግባቡ በፍቅረ ንዋይ በመንደድ ሳይሆን በሚገባ ሆነው ተርተው አግኝተው ወጥተው ወርደው ያገኟትን ከሰው ልጆች የሚያናንሱ ድሆችን ደግሞ እነሱን ጠቅመው፣ ያም ሆነ ይህ የሚገኘው ገንዘብ አሁንም ቢሆን የአመፃ ገንዘብ ነው። የቅድስና ገንዘብ የሚባል ነገር በመሬት ውስጥ የለም። በዚያም ቢሆን ድሆችን ገዝተው ወዳጆች አድርገው ለነሱ አብልተው አጠጥተው እነሱ ደግሞ በተራቸው በመንግሥተ ሰማያት እንዲቀበሏቸው አድርገው ያልፋሉ። ስለዚህ ጌታ ምን ብሎ አመስግኗቸው እንዲህ አይነቶችን? የዚህ ዓለም ልጆች ከብርሃን ልጆች ከጻድቃን ይልቅ ጥበበኞች ናቸው ይላል። እስመ ውሉደዝ ዓለም ይጠበቡ በዓለሞሙ እሙሉደ ብርሃን። ከዚሁ ምዕራፍ ቅድም ከተነሳንበት ቁጥር ላይ ወደ ኋላ አንድ አንቀጽ ብትሄዱ ታገኙታላችሁ ይህን ቃል። የዚህ ዓለም ልጆች ከብርሃን ልጆች ከጻድቃን ይልቅ ጥበበኞች ናቸው ይልና ምን ስላደረጉ ነው? በዚህ ዓለም ያለውም ኑሮ ሳይጎድልባቸው ሰርተው አግኝተው ተፈቃቅረው ደስ ብሏቸው በዚያ ደግሞ ከዚያ አትርፈው ከሚያገኙት ገንዘብ አትርፈው ለድሆች መጽውተው እንደገና ለራሳቸው ወዳጆችን አድርገው ድሆች ደግሞ በሰማያት በአማላጅነት ተቀብለው ከነሱ ጋር እንዲያደርጓቸው ያደርጋሉ። ስለዚህ ይሄም ዓለም ሳይቀርባቸው ያም ዓለም ሳይቀርባቸው ይዘውት ይሄዳሉ። ስለዚህ አለ የዚህ ዓለም ልጆች ከብርሃን ልጆች ከጻድቃን ይልቅ ጥበበኞች ናቸው። እስመ ውሉደዝ ዓለም ይጠበቡ በዓለሞሙ እሙሉደ ብርሃን ይለዋል። እንዲህ እንድናደርግ ነው የእግዚአብሔር ቤተሰቦች የሚያስፈልገው። አሁን እኛ የምንንቃቸው የምናጎጥጣቸው በአንድ አይናችን የምናያቸው በእግዚአብሔር ዘንድ ታላቆች ናቸው። እነሱ ያልተጠበቀ የማይታሰብ ቦታና ርስት ይዘው ይጠብቁናል። በዚያን ጊዜ ጥቂትም እንኳ ቢሆን ካደረግንላቸው ወዳጆች አድርገናቸዋልና ያን ወዳጅነታቸውን አያጥፉትም፣ ይቀበሉናል፣ እነሱ ደግሞ ይረዱናል ማለት ነው። የተከበራችሁ ክርስቲያኖች፣ እንግዲህ ብዙ ወዳጆች አሏችሁ ይገባኛል። ግን እኔ ወዳጅ ለማበጀት ብዙ ጊዜ ሞክሬ ነበር፣ አላወቅሁበትም። እኔ በቆሎ ትምህርት ቤት ስኖር ማውቁ ወዳጅነትና በዚህ ዓለም ላይ ስኖር ያለው ወዳጅነት አንድ አልሆንልኝ ብሎ ተንከርፍፌ ብሞት እንኳን አንድ ሰው የሚቀብረኛል አይመስለኝም። በዚያም አለ በዚህ እሱ አለ እና በዚያም አለ በዚህ ወዳጅነት ማፍራቱ ጥሩ ነበር። በዚህ አልጨነቅም፣ እናንተም በዚህ በሚያልፈው ዓለም ወዳጅ ለማድረግ ትጨነቃላችሁ ብዬ አላምንም። ያም ሆነ ይህ ይኖራችኋል። ብንወድም ብንጠላም አንድ ነገር ስናደርግ፣ ኦኬዥን እንደ ሰርግ እንደ ምናምን ስናደርግ መጠራራታችን፣ በዚያም ሄደን አብረን መብላት መጠጣታችን አይቀርም። እንግዲህ ያ የጠበቀ ወዳጅነት መፍጠሩን አላውቅም። እኔ ብዙ ሰርግ ቦታ ተጠርቼ በልቻለሁ፣ አንዱንም እንደ ቁም ነገር አልያዝኩትም ሆዴ ሞልቼ ከመምጣት በስተቀር። እንጃ እኔ እንዳው ምናልባት አንድ ነገር ባደርግ ጠራው ይሆናል እንጂ ከዚህ ውጭ በጣም እንደ ቁም ነገር አድርጌ አልወሰድኩትም። እንግዲህ ይሄ የኔ ልማደ ቢስነት ነው ማለት ነው። ያም ሆነ ይህ ያኛው ዓለም እንዳይቀርብኝ ከእነሱ ውስጥ አንድ ወዳጅ ለማፍራት እፈልጋለሁ። እስካሁን ብዙ የለኝም። እንዲህ ይልና ጌታ የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ ለእናንተ ወዳጆችን አድርጉ። ወዳጅ ማድረግ ማበጀት ያስፈልጋል ነው የሚለው። ወዳጅነት ከሁሉም በላይ ነው። ጌታ ኢየሱስ ክርስቶስ እናንተ እርስ በርሳችሁ ወዳጆች እንድትሆኑ እንድትዋደዱ የጠበቀ ትእዛዜ ይሄ ነው ይላል። ከዚያም አልፎ በተነሳ ወቅት በአንድ ወቅት ከደቀ መዛሙርቱ ጋር ሲመገብ ጴጥሮስን ተነስና ቁም አለው። እሺ ብሎ ቆመ። ቅዱስ ጴጥሮስ ትወደኛለህን አለው። አዎ ጌታ ሆይ እወድሃለሁ። እንግዲያውስ ምእመናንን ጠቦቶችን አሰማራ። ድጋሜ ደግሞ ትወደኛለህ ላ ወዳጅነትን ይጠይቀዋል። አዎ ካንተ ጋር የጠበቀ ወዳጅነት አለኝ፣ እወድሃለሁ እንጂ። በጎችን አሰማራ፣ ግልገሎችን ጠብቅ ሶስት ጊዜ ይለዋል። ይህን እናንተ ደጋግማችሁ የተማራችሁት ስለሆነ በዚህ መረጃነት ብዙ ልታስታውሱ ትችላላችሁ ብዬ ነው የጠቀስኩት። ከዚህ በኋላ በጎችን ጠብቅ፣ ግልገሎችን አሰማራ፣ ጠቦቶችን ጠብቅ ይላል። እግዚአብሔር ከዚህ ሁሉ የሚገደው የሚጨነቀው ለእናንተ ነው። ምን አይነት ፍቅር ነው! ኦ ትሕትና ዘመጠነዝ ትሕትና፣ ኦ ትዕግስት ዘመጠነዝ ትዕግስት። ያ ሁሉ ትሕትና፣ ያ ሁሉ ትዕግስት፣ ያ ሁሉ መከራ ሲቀበል ዝም ብሎ በትዕግስት የሚቀበለው ለእናንተና ለእኔ ነው። የእናንተን ሕይወት ለማደስ ነው። የእናንተን ማንነት ለማሳወቅ ነው። እናንተን እና እኔን ከወደቅንበት ለማንሳትና እውነተኛ ሰዎች ለማድረግ ነው። እነሱን ጠብቅልኝ። ወዳጅነታችን በዚህ እንዲታወቅ ያስፈልጋል። ጠብቅልኝ፣ እነሱን አሰማራልኝ። እንግዲህ በጴጥሮስ እግር የተተኩ አባቶቻችን መምህራን፣ በአሁኑም ሰዓት ካህናት፣ ሰባካያን፣ መምህራን መምህራን ወንጌል እንዳሸን እየፈሉ መድረኩን ይዘው የእግዚአብሔርን ቃል እያስተማሩ እየሰበኩ ምእመናን እንዳይጠፉ እንዳይባዝኑ እነሆ ድምፃቸውን እያሰሙ ይገኛሉ። ታዲያ ሐዋርያት ያንን ለማድረግ እንደናንተ ያሉት በጎች ጠቦቶች እንዳይጠፉ ከመካከል ተኩላ ነጥቆ እንዳይወስዳቸው ራሳቸውን እየሰዉ ራሳቸውን መስዋዕት እያደረጉ እየተቃጠሉ እየተገደሉ እየተሰቀሉ እዚህ አደረሱ። እናንተ ሁሉ የነሱ ውጤቶች ናችሁ፣ የዚያ ተጋድሎ ውጤቶች ናችሁ ማለት ነው። አንዳንድ ጊዜ ካህናት ፈሪዎች ነን። እንደነ ቅዱስ ጴጥሮስ ናና ባንድ ሮማዊ ወይም ኤሽያዊ ኃይለኛ አህዛባዊ ሰው ፊት ቁምና እነዚህን ምዕመናን ሰብከህ አስተምረህ መልሳቸው፣ ነገር ግን ይሄን ነውቅ ይሄ ሰውዬ በሰይፍ ይቀጣሃል ቢለኝ ምናልባት ይሄን ለማድረግ አልገደድም ይሆናል፣ ፈርቼተዋለሁ። ያ ፍርሃት ደግሞ ቅጣት አለበት። ያ ፍርሃት ከፍተኛ ቅጣት አለበት። ብዙ ጊዜ እኛ እዚህ ቁመን ስንናገር በድፍረት ትሰሙናላችሁ። ግን አላውያን ነገስታት፣ አላውያን መኳንንት፣ አላውያን ኃይለኞች ሰዎች በቆሙበት ቦታ ያን ያህል ድፍረት አይኖረን ይሆናል። የምፈራው ይሄንን ነው። በአሁኑ ሰዓት እንደ ህግ ሆኖ ይሄም ሃይማኖትን ይሄን ሃይማኖትን አይነካም፣ ይሄም ይሄን ሃይማኖትን አይነካም፣ ሁሉም ሃይማኖትን ተጠባቆ መኖር አለበት የሚል የስጋዊ አስተዳደር መንግስታት ያመጡት ስርዓት ስላለ በዚያ ሁሉም ተገድቦ በየሀገሩ ያሉትን ምዕመናን ብቻ ከማስተማር አያልፍም። እዚያውም በሀገሩም ቢሆን የተለያየ ሃይማኖት የሚከተሉትን አይቀርባቸውም። እንግዲህ ይሄ ሁሉ ቅጣት አለበት። በስጋዊ አስተዳደር የተመሰረቱ ወይም የተሾሙ ነገስታት የካህናትንና የመምህራንን ስልጣን ሊገድቡት አይገባቸውም። መምህራን፣ ካህናት በየትም ቦታ ነው ሂደው ማስተማር ያለባቸው እንደ ጌታ ትእዛዝ። ያለዚያ ቅጣት አለበት። ከዕለታት አንድ ቀን ስለ ነቢዩ ኢሳይያስ ታውቃላችሁ። ነቢዩ ኢሳይያስ ባለበት ዘመን አንድ ንጉሥ ነበር። ንጉሱ በትንቢተ ኢሳይያስ በምዕራፍ 6 ላይ የተጻፈ ስለሆነ ሁላችሁም ታውቁታላችሁ። ኦዚያን ነው። ካህኑ አዛርያስ የሚባል ነበር። ነቢዩ ደግሞ ኢሳይያስ ነው። በዚህ ወቅት ንጉሱ በተቀመጠበት ቦታ አንድ ስብሰባ ሲኖር ካህኑ አብሮ ደግሞ ይጠራል። አዛርያስ ይጠራ ሄዶ የሚቀመጠው ሁልጊዜ ጠብቆ በቀኙ በኩል ነው በንጉሱ። የሚገርመው እኮ ነው። በምንም አይነት በግራ አይቀመጥም። ተመለከተው ብዙ ጊዜ ንጉሱ ትንሽ ቅር አለው። እንደገና ደግሞ ሲናገር አንድ ነገር ሲወስን ያ ካህን ሄዶ ያፈርስበታል። ይሄ ሊሆን አይገባውም ይለዋል። ለምንድን ነው ይሄን የምትለው ይለዋል። ከቤተ መንግስት ቤተ ክህነት ይበልጣል ብሎ ነው መልስ የሚሰጠው ካህኑ። ከንጉስ ካህን ይበልጣል ነው የሚለው። ከቤተ መንግስት ቤተ ክህነት ይበልጣል ነው የሚለው። ከዚያ በኋላ በዚህ ጊዜ ተናደደ ሰውየው ንጉሱ እንዳይገድለው። በእስራኤል ውስጥ ካህን በጣም ክቡር ነው፣ በጣም ክቡር ነው። ምስፍናውን ከክህነት ይዞ የኖረ ሰው ኃይል ስለሆነ ሊገሉት ቀርቶ አይታሰብም፣ አይደፍሩትም። በኋላ ነው እንዲያውም ከሳኦል በኋላ በመንግስትነትም ትንሽ የተቀራረቡ እንጂ የቤተ ክህነቱም የቤተ መንግስቱም የሚወሰነው በዚያው በቤተ ክህነቱ ብቻ ነበር። በዚህ የተነሳ አልደፈረም። ከዚያ በኋላ የዘር ቁጥር አሰበና ሂዶ እንዴ እኔ ስወለድ የለድ ከቤተ ክህነት ውስጥ አለና፣ ንጉሱ እኮ ነው ንጉሱ ኦዚያን አለና ሂዶ ጽናውን ይዞ ልብሱን ለብሶ ልብሰ ተክህኖውን ለብሶ ማጠን ጀመረ። ቤተ መቅደስ ውስጥ ገብቶ ማለት ነው። ማይጠንት ይዞ ሲያጥን ለምጽ ግንባሩ ላይ ወጣበት። አሁን ያ ለምጽ በእስራኤል ደግሞ በጣም በጣም በጣም በጣም ከፍተኛ ችግር ነው። ከዚያ አልፎ ከንፈሩም ላይ ወጣበት። አሁን ተቸገረ የሰውዬ። በዚህ ጊዜ በጣም በሻሽ ጠመጠመና ምናምን አለና ሊቀርብ ሞከረ። የለም እንኳን ቤተ መቅደስ ልትገባ ቀርቶ ከከተማችን ሙጣ አለው አሉት የእስራኤል ሰዎች። በዚህ ጊዜ የእሱ ዘመድ የሚሆነውን አንድ ሰው አምጥተው አስቀመጡ፣ በንጉስነት ማለት ነው። እቤተ መቅደስ ውስጥ ሲገባ ማውገዝ የነበረበት ማን ነው? አንደኛ ካህኑ፣ ሁለተኛ ነቢዩ። በተለይም ነቢዩ ነቢዩ ኢሳይያስ ነው። ግን አላወገዘውም። ባለማውገዙ የተነሳ እግዚአብሔር ኢሳይያስን ተቆጥቶ ምላሱን ዲዳ አደረገው። ተቆለፈ፣ መናገር አልቻለ። ከዚያ በኋላ ንጉሱ ያ ኦዚያን ሞተ፣ ሌላ ወንድሙ የሚሆን ተተካ። ካህናቶችም ስራቸውን ቀጠሉ፣ ነቢዩ ኢሳይያስ ግን ዲዳ ሆኖ ቀረ። ከዚህ በኋላ እግዚአብሔር በከለታት ባንድ ቀን መጥቶ ወደ ህዝብ ማንን ሊላከ? የህዝብ በጣም በደለኝ፣ በጆሮአቸው እየሰሙ አያስተውሉም። ምን አይነት ህዝብ ነው? ማንን ልላክ እያለ ሲናገር ነቢይ ነውና ሰማው። አፍ የዲዳ ነው እንጂ እኔን ላከኝ ብሎ ወደ እግዚአብሔር አመለከተ። ከዚያ በኋላ የታዘዘ ሱራፊ መጥቶ በጉጠተ እሳት ምላሱን ቢነካው ቀናለትና ማስተማር ጀመረ። ልላችሁ የፈለግኩት ካህናት ፈሪዎች ናቸው፣ አያወግዙም። አንድ መንግስት ቢባልግ በስልጣኑ ያንን ሂደው አያወግዙም። ከዚያ ጋር ይልቁንም ብልግናውን ያበዙታል፣ አብረው እየተመሳሰሉ እየተመሳጠሩ። በዓለማችን ላይ የምናየው ይሄው ነው። የትኛውም ቤተ ክህነት፣ የትኛውም ካህን፣ የትኛውም ባህታዊ መንግስቱን ሲቃወም አታውትም። መንግስት ደግሞ ከመጠን በላይ በጣም ከቁጥጥር ውጭ በመሆን ስጋዊ ስራውን እየሰራ እየሄደ ነው። ሰይፍንም ስለትንም የስላሴንም መቅሰፍት ሳይፈራ እየገሰገሰ ነው፣ በክፉ ስራው ማለት ነው። አባቶችም መምህራንም ካህናትም አልገሰጹም። እንዲህ አይነቶችን እግዚአብሔር መንፈሳቸውን ዲዳ እንዳደረገባቸው እቆጥረዋለሁ። ምላሳቸው እንደተሳለ ነው። አሁንም ለክፉ ነገር ተዘጋጅቷል። መምህራን፣ ባህታውያን፣ ባለስልጣኖች፣ ካህናት፣ ጳጳሳት፣ ኤጲስቆጶሳት ምላሱ አላቸው፣ ልቦናቸው ግን እንደ ኢሳይያስ ዲዳ የሆነ ይመስለኛል። ስለዚህ የሰው ልጆች እየተበደሉ ነው። በየትኛውም ዓለም ውስጥ ታዲያ ለጋዜጣ ያክል በቤተ ክህነቱ እንዲህ ያለች ንግግር ወጣች ትባላለች እንጂ ፈጽሞ የዚያን የመንግስቱን አቋም የሚለውጥ ንግግርም ሆነ ተግሳጽ ቀርቦ አያውቅም። በዚህ የተነሳ ያለንበትን ስርዓት እየለቀቅነው እየሄድን መሆናችንን የምንረዳ ይመስለኛል። እንግዲህ እነማን ናቸው እንደነ ዮሐንስ አፈወርቅ ሊሆኑ የሚችሉት? እንደነሱ ያሉትን እግዚአብሔር እንዲያስነሳ በጸለይ ያስፈልጋል። ፈሪዎች ነን። ስለዚህ በጎችን ጠብቅ። ትወደኛለህ? እንግዲያስ በጎችን ጠብቅ። እመቤታችን ደግሞ ከመጠን በላይ የምትወደን የምታፈቅረን አስራት የተቀበለችን ሁና ሳለ እኛ ደግሞ እንወዳታለን ብለን ማኅበሩ ስሟን ስንጠራ ዝክር ስንዘክር ኪዳነ ምሕረትን፣ አስተርእዮን፣ ልደታን፣ በዓታን፣ ጽንሰታን ይህንን የመሳሰለውን ሁሉ በዓላቶቿን እያሰብን እንወዳታለን ብለን ብዙ ጊዜ በስሟ ብዙ ነገር እናደርጋለን። በአሁኑ ሰዓት እኔ እንጃ የዚያም አይነት የማህበር ስርዓት ያለ አይመስለኝም። ማህበሩ ቁም ነገር ነው። በአንዳንዶች ዘንድ ልማድ እንደሆነ ማህበራችንን አንተው ነው የሚለው ቅዱስ መጽሐፍ። ወደ አማርኛ ተርጉሞ መሰብሰባችንን ብሎታል። በግዕዙ ኢንህድግ ማህበረነ ነው የሚለው። በአንዳንዶች ዘንድ ልማድ እንደሆነ መሰብሰባችንን አንተው፣ ያ መሰብሰብ ብዙ ቁም ነገር አስገኝቷልና። በግሪክ ሀገር ብዙ ታሪክ ተገኝቶበታል። ብዙ ታሪክ ተፈጥሮበታል። አምልኮተ እግዚአብሔር እንዲጸናበት ሆኗል። ስለዚህ በዚያ ምክንያት እየተሰበሰቡ ስለእመቤታችን መወያየቱ፣ እመቤታችንን መማሩ፣ እመቤታችንን መቀደስ ማመስገኑ እጅግ የሚገባ ነው። እንግዲህ እንዲህ አይነቱ ነገር በአሁኑ ሰዓት እየቀረ ይሄደ ይመስለኛል። ማህበር ጠርቶኝ የሚያውቅ ሰው የለም። አሁን እኔ እንግዲህ ምናልባት ይኖር ይሆናል አልፎ አልፎ በማህበሯን ትጠጡ ይሆናል። ግን ታዲያ ስትጠጡ እዚያ እንደ ተቀመጣችሁ ወዲያውኑ ወደ አያገሌ ቤት ወደ ወይዘሮ ገሊት ቤት አይምሮንና ልቦናን ምላስን እየላኩ ስለ መጥፎ ስራዋና ስለ መጥፎ ስራው ማንጎዳጎዱ እሱ ይቅር። እሱ ከሆነ ማህበሯ ይቅርባት። እሷም አትፈልገውም እንዲህ አይነቱን። እሷም የምትፈልገው እሷን እንደወደዳችኋት ሁሉ ሌላውን እንድትወዱላት ነው። ሁሉንም ነገር አስተባብራ ትወዳለች እመቤታችን። ስለዚህም እመቤታችን ሆይ እኛ እንወድሻለን። አባ ሕርያቆስ እመቤታችን ስለዚህ ነገር እኛ እንወድሻለን እናከብርሻለን ይላታል። ስለምንድን ነው የምንወዳት? እስመ ወለድኪ ለነ መብላ ጽድቅ ዘባማን ወስቴ ሕይወት ዘባማን። እንወድሻለን እናከብርሻለን። ምን ስላደረግሽልን? የሕይወት እንጀራ ወልደሽልናልና፣ የሕይወትንም መጠጥ ወልደሽልናልና። መቼውንም ቢሆን ሕይወትን ወይም ምግብን ወልዶ የሚሰጥ ማንም ፍጡር የለም። እመቤታችን ብቻ የሕይወት እንጀራ ወልዳ እንካችሁ አለች። እሱ ሁሉን ነገር ሊያደርግ የሚችል የሚሰጥ፣ በጥቂቱ ገንዘብ ካልታመናችሁ ብዙውን ማን ይሰጣችኋል ብሎ ነበርክ በመግቢያው አካባቢ። አሁን ለእኛ ያለን ጥቂት ነው። ለእኛ በጣም ያለን ጥቂት ነው። ግፋ ቢል ለወር የሚያደርስ ነው። እንዲያውም አንዳንድ ጊዜ ለሳምንት የሚያደርስ ነው። ደሞዛችሁ በሳምንት ወይም በወር ቢሆን ያ እስከሚገኝ ድረስ ብቻ የሚሆን ሀብት ብቻ ነው ያላችሁ። እኔም እንዲሁ። ያ በጣም ጥቂት ገንዘብ ነው። ያ ወር ግን ደሞዛችሁን የማታገኙበት ቢሆን፣ ደሞዛችሁ ከዚያ ወር ቢያልፍ እምትበሉት እምትቀምሱት አይኖርም። ለሁለተኛውና ለሶስተኛው ወር የሚያደርስ የለም ማለት ነው። ወደ ገበሬውም ዞር ብንል ተመሳሳይ ነው። ለዓመት ቀለብ ብሎ ያርሳል፣ ያዘምራል። ያቺ በብዙ ጻይር የምትገኝ ሀብት ነች። ከአይጥ፣ ከበረዶ፣ ከጎርፍ፣ ከትል፣ ከልዩ ልዩ ጥፋት አልፋ በዚያ ሁሉ ውስጥ አልፋ ለሰውየው ለሰዎቹ ጉሮሮ ትበቃ ይሆናል። አለዚያ ሳትበቃም ትቀራለች። በረዶ ቢያነካክታት በምትዘረዝርበት ጊዜ ያልቃል ነገሩ። ወይም ትል ዘንሞ ብዙ ጊዜ በገጠር የሚያጋጥም ነው። ወይም አንበጣ ወርዶ ቢበላው ያልቃል። ከዚያ በኋላ ልመና መሄድ ነው የሚበላ። ስለዚህ ምንድን ነው ያለን? በጣም ጥቂት ገንዘብ ነው ማለት ነው። ያለን በጣም ጥቂት ነው። በጥቂቱ ገንዘብ ካልታመናችሁ ብዙውን ማን ይሰጣችኋል? የሚመጣው ገንዘብ እጅግ በጣም ብዙ ነው። የሚጠብቀን ገንዘብ እጅግ በጣም ብዙ ነው። እሱም ከእግዚአብሔር የሚሰጠን ነው። ይሄም ቢሆን ከእሱ ነው የሚሰጠው። ጉልበታችን ተጨምሮበታል እንጂ ይሄም ከእሱ ነው። ጉልበታችንም ቢሆን የእሱ ነው። ሁሉም የእሱ ነው። ሆኖም ግን በጥቂቱ ነው የተሰጠን። ይሄ ያን ብዙውን እንድናገኝ በጥቂቱ መታመን አለባችሁ። ከጥቂቷ ጥቂት ስጡ ነው ቁም ነገሩ። ይሄ ነው። ከጥቂቷ ጥቂት ስጡ፣ ከዚያ በኋላ ብዙ ነገር ይሰጣችኋል ነው። እግዚአብሔር አትርፍርፎ መስጠት ልማዱ ነውና። ስለዚህ ያ አምላክ አሁን የሚሰጠን እሱ ስለሆነ እሱን ወልዳልናለችና፣ መብላ ሕይወት የሕይወት ምግብ ወልዳልናለችና እናከብራታለን፣ እናገናታለን። አባ ሕርያቆስ ሊቁ ያለው ማርያም ሆይ ስለዚህ ነገር እናከብርሻለን፣ እንወድሻለን፣ እናከብርሻለን አለ። ምን ስላደረገችልን? በብላ ጽድቅ የእውነት ምግብን የህይወት ምግብን ወልደሽልናልና የህይወት መጠጥን ወልደሽልናልና ብሎ ይናገራል። የተከበራችሁ ክርስቲያኖች የህይወት ምግብ ኢየሱስ ክርስቶስ ራሱ ነው። የሚሰጠንም ይሄ ለጊዜውም የሚሆነው ምግብ በሱ የተገኘ ነው። በኋላም የሚገኘው ዘላለማዊው ምግብ የመንግሥተ ሰማያት ክብር ከሱ የሚገኝ ነው። ከዚያ በፊት ለዘላለም የሚኖረው ምግብ የሚሰጠን የሱ ሥጋና ደም ነው በቤተ ክርስቲያን አማካይነት። ይሄንን ስለወለደችልን እመቤታችንን እናከብራታለን፣ እናገናታለን። የትኛው ነገር ነው በምድር ውስጥ ህይወት ሊሰጥ የሚችል? ምንም ነገር የለም። ህይወት የሚሰጥ አንዳችም ነገር የለም። ህይወት የሚሰጥ እሱ ብቻ ነው። ህይወትን የወለደች እሷ ነች። ህይወትን አገኛለሁ ብለው ሰዎች ብዙ ደክመዋል። አንድ ታሪክ ልንገራችሁ። በቤተ መጻሕፍት ውስጥ የሚኖር አንድ መነኩሴ ባህታዊ ነበር። ህይወትን ማግኘት ይሻ ነበር። እንዳይሞት ይፈልግ ነበር። እንዳይሞት ሞትን ዘግቶ ይዞት ሊኖር ይፈልግ ነበር። ምን ማድረግ አለበት? አንድ ጓደኛው የነገረው ጥበብ ነበረው። ይሄም ህይወት የህይወት እንጨት የሚባል እንጨት አለ። እሱን ዘፍዝፎ በዚያ ቢጠመቅ ሳይሞት ለዘላለም እንደሚኖር ነግሮት ነበር። ይሄንን አደርጋለሁ ብሎ በገንቦ ዘፈዘፈው። እንጨቱን ፈልጎ አገኘው። ባህታዊ ነውና የማይሄድበት አገር የለውምና በየሄደበት ሁሉ ሲፈልግ ለጥፋትም ይሁን ለድህነት ተገልጾለት እንጨቱን አገኘው እና በገንቦ ዘፈዘፈው። ከዚህ በኋላ ሳይሞት ሊኖር እኮ ነው የሚፈልገው። እኔ 70 እና 80 ዘመን ከኖርሁኝ ከዚያ በኋላ የፈጣሪን አላስቸግረውም በእውነቱ። ወደዚያ ወደ ዋናው ብሄድ ነው የሚፈልግ። እንዲያው እንደ አሁንም ደክሞኛል፣ ተቸግር ያለሁ እንዲያው ልሙት አይባልም እንጂ መውጣት መውረዱ አድክሞኛል። እንዲያው ብቻ ግን ይሄ ሰውዬ ምን አይነት ሰነፍ እንደሆነ ተመልከቱት። መሞትን አልፈልግም ነው የሚለው። ባህታዊ ነው፣ መነኩሴ ነው፣ ያለ በገዳም በመጻሕፍት ውስጥ ያደገ በመጻሕፍት ቤት ውስጥ ያደገ ሰውዬ ነው፣ ግን መሞትን አይሻም። አሁን ይሄ ሰውዬ ምን አደረገ? ዘፈዘፈና በገንቦው ሊጠመቅ ሲል ምን አሰበ? ደግሞ ተንኮል አሰበ። እኔ የተጠመቅሁበትን ቦታ አንድ ሰው ከረገጠው ሕያው ሆኖ ሊኖር አይደል እንደኔ? የለም ሰው የማይደርስበት ቦታ ነው መሄድ ብሎ ገንቦውን ተሸክሞ ጫካ ለጫካ ሲዞር የታዘዘ ሰይጣን የሚሆን መልአክ ገንቦውን በዘንግ ነካ ያደረገው በጎኑ ሽርፍ አለ። አሁን ግማሽ ጎኑ ላይ ውሃው ፈሰሰ። ልብ አድርጉ፣ በግማሽ ጎኑ ግማሹ አሁን ውሃ አልነካውም። ከዚያ በኋላ ሰውየው አይ እንግዲህ ተጠምቄያለሁ ምንም አልሆንም ብሎ ጥበብ አንሶት ነው እንጂ ወዲያውን ውሃው ሲፈስ ሌላውንም አካሉን ውሃው ያልነካውን እንዲያው ጨማምሮ ቢቀባባው ትንሽ ይሻል ነበር። እዚህ ድረስ አልመጣለትም። የተገለጸለት እሱ ብቻ በጎኑ ፈሶለታል። ያው ደህና ነኝ መሆን ብሏል። ሰውየው ኖረ። አንድ 10 ዓመት እንደቆየ ሞተ። ሲሞት ያ ውሃ የፈሰሰበቱ አልሞተም። ግማሽ ውሃው ያልፈሰሰበት ሙቷል። ያልሞተው አካሉ የሞተውን ተሸክሞ ለዘላለም ዝም ብሎ ሲጎተት በየጫካው እድሜው ነው። ከዚያ በኋላ ወደ ፈጣሪው ጌታዬ ሆይ እባክህን ግደለኝ አለ። ተመልከቱ እንግዲህ አሁን ግደለኝ፣ ያልሞተው አካሌ የሞተውን ተሸክሜ ስሄድ ደከመኝ፣ በሰበሰ። ይሄ ሌላው አካሉ አለቀ ሞቷልና ጊዜው ከደረሰ ከዛ በኋላ መንቀሳቀስ ስለማይችል ፈረሰ፣ አለቀ። የቀረ ግማሹ ነው፣ ግማሽ አካል ነው። አንድ ቤት አሁን በአንድ በኩል ከፈረሰ በአንድ በኩል ያለው ቁሞ ሊኖር ይችላል። በጣም ችግር ነው። ውስጡ ሁሉ ይታያል አይደለም እንዴ? ቤት ውስጥ ያለው መጥፎውም መልካሙም ይታያል። እንደዚሁም የዚህ ሰውዬ መጥፎውም መልካሙም ይታይበት ጀመር። ከዚህ በኋላ ወደ ፈጣሪው አመለከተ። ግደለኝ ጌታ፣ የተሳስቻለሁኝ እኔ በመንግሥተ ሰማያት ያለውን ቦታ የዘላለም ቦታ አትርሳኝ እንጂ ይሄን ለምን የተሳስቻለሁ ይቅር በለኝ ብሎ አጥብቆ ቢጸልይ እግዚአብሔር ገደለው እና ከዚያ በኋላ የመጨረሻ እረፍቱን አረፈ ማለት ነው። እንግዲህ በምድር ላይ የሚገኘውም የህይወት እንጨት እንዲህ አድርጎ ግማሹን የደካውን እንኳን ብቻ ቢያቆም ያልነካውን የሚያበሰብስ ለምንም የማይጠቅም ነው ማለት ነው። እመቤታችን የወለደችልን የህይወት እንጀራ ግን ለዘላለም የሚኖር እዚህ አይደለም፣ እዚያ የሚኖር አብሮን፣ እዚያ የሚኖር አብሮን ወደ መንግስተ ሰማያት ወደ እሱ ፊት ስንቀርብ ፊት ለፊታችን የሚሄደው ከሰውነታችን ጋር ተዋህዶ ኢየሱስ ጋር እናደም ነው። ጌታ እንዲህ ብሎ ሲመለከት በውስጣችን ተዋህዶ የሚያየው ኢየሱስ ጋር እናደም ነው። ተቀበለናል። በዚህ ጊዜ ክፉ ብንሰራ ለፍርድም የሚያበቃን ያ የተቀበልነው ስጋ እናደም ከጌታ አንደበት ሳይወጣ ሁሉም ነገር በራሱ በዚህ በውስጣችን ባለው ሁኔታ ይፈጸማል። ያንን ይዞ የሚኖር ሰው በሙሉ ስጋውና ደሙን ተቀብሎ የሚኖር ሰው በሙሉ ሕያው ነው። በእግዚአብሔር ፊት ታላቅ ጸጋ አለው። ለዚህ ነው ቤተ ክርስቲያን መብልዐ ሕይወት ኢየሱስ ክርስቶስ በቅድስት ቤተ ክርስቲያን ውስጥ አለላችሁና ኑ ብሎ ጠጡና ለዘላለም ሕያው ሆናችሁ ኑሩ የምትለው ለዚህ ነው። ይሄንን ያስገኘችልን ማን ናት? እመቤታችን ቅድስት ድንግል ማርያም ናት። ኦ መስተምህርት አስተምህሪ ሀበ ወልድኪ አማላጅቱ ሆይ ከልጅሽ ዘንድ አማልጅን፣ ነፍሳችንን ያሳርፍልን ዘንድ እባክሽ አማልጅን። ይሄም የቅዱስ ያሬድ ነው። አንቲ ዘበንቲ አሁም አስጠብቂ አስጠብቁይ ጽፉቀ፣ አንቺ ስለ እነሱ ስለ ምእመናን ተግተሽ አማልጅ። ይሄ ሁሉ የምልጃ ስራ ነው። ተግተሽ አማልጅ። ይሄ ሁሉ አባ ሕርያቆስ ነው። ወስሉት ስምኪ በሀበ እግዚአብሔር፣ አንቺ በእግዚአብሔር ዘንድ ስምሽ በማማለድ የሰለጠነ ነው። አስተንፈሰ ወአጼነወ ወይረከበ ዘከማኪ ወሰምረ ማዛዚያኪ ወአፍቀረ ስነኪ ወፈነወ ሀቤኪ ወልዶ ዘያፈቅር። እላይ ሰማይ ሆኖ ጌታ እግዚአብሔር አብ አሻተተ፣ ተመለከተ፣ አየ፣ መረመረ፣ ሻ፣ ወደደ፣ አንቺን ብቻ አገኘ። የሰውነትሽንም የቅድስና የንጽህና መዓዛ ወደደ። ስለዚህም የሚወደው የሚወልደው አንዱን ልጅ ከአንቺ ሥጋና ነፍስ ይነሳ ዘንድ ወደ አንቺ ላከ። እርሱም ኢየሱስ ክርስቶስ ነው፣ መጥቶ ከአንቺ ተወለደ ይላል። ወሰምረ ማዛዝን ያኪ የአንቺን ንጽህና ቅድስና ወደደ። ማን ነው? እግዚአብሔር አብ፣ የእግዚአብሔር ወልድ የባሕርይ አባቱ እግዚአብሔር አብ ወደደ። ይህች እመቤታችን ናት በእግዚአብሔር ዘንድ በማማለድ ስሟ የሰለጠነ። ይህችን እመቤታችንን እንወዳታለን። ይህን ሁሉ ስለምታደርግ በይንተዝ ናፈቅረኪ ወናበይኪ። ስለዚህም እመቤታችን እናከብርሻለን፣ እንወድሻለን፣ እናገንሻለን ብሎ ተናገረ። አሁንም እኛ እሷን እያከበርን እያገነን ወደናት ከልጅህ ዘንድ አማልጅን እያልን እየለመናት ሳሊለነ ቅድስት እያልናት ለዘላለሙ እንድንኖር እኛንም ለጸሎት እንድታተጋን የእሷ ፈቃድ ይሁን፣ እግዚአብሔርም እንድናመሰግነው የእሱ ፈቃድ ይሁን። አነሳስቶ ላስጀምርን አስጀምሮ ላስፈጸምን ለእግዚአብሔር ክብር ምስጋና ይግባው፣ ይቆየን፣ አሜን። አሁን ከዚህ ቀጥሎ መጋቢ ሐዲስ አንድ ትልቅ ልበለው ስራ አዝዞኛል እና እሱን አሁን ዝመምልኝ ነው ዝመም ነው የሚለው አሁን እዚህ ላይ መውጣቱን አላውቅም። የጻፉት አይመስለኝም። እንግዲህ እሺ፣ አሁን ይሄንን ቃለ እግዚአብሔር ለመዝመም እነዚህ በፊት ያሉት አይንተ እግዚአብሔር ሊቃውንት ካህናት አብረውኝ ቢቆሙ በጣም በጣም ደስ እያለኝ ዘም ነበር። አለዚያ ኃይሌ ሊቀነስ ስለሚችል እኔ እዚህ የምችለውን ያህል አደርጋለሁ። መጀመሪያ ዜማውን ልበልላችሁ። አገልግሎት ካህናት ሲጨርሱ አንድ ስርዓት አላቸው። በመጨረሻ የሚሉት ምኑን ይመስላችኋል? ሰላም የሚባል ነገር ነው የሚሉት። በመጨረሻ የሚሉት ሰላም የሚባል ነገር ነው የሚሉት። ሰላም ነው የሚሉት። ሰላም ማለት ፍቅር፣ አንድነት ከእግዚአብሔር ጋራ በህይወት በመንፈስ መገናኘት ከእግዚአብሔር ጋር አንድ መሆን ማለት ነው። ከዚህ አልፎ የእርስ በርሳችንን የፍቅር አንድነት የሚገልጽ ነው እና በጠቅላላው በመጨረሻ በጸሎታቸው ላይ ማሰረጊያ የሚያደርጉት ሰላም የሚባለውን ነው። አሁን እንዲያው በካህናቱ ሲቀድሱ በተለይ ገባሬ ስናዩ ቄስ ስንት ጊዜ ሰላም ለኩልክሙ እንደሚል ቆጥራችሁታል? ተንስኡ ለጸሎት ይላል ዲያቆኑ። አሁንም ካህኑ ሰላም ለኩልክሙ፣ ሰላም ለሁላችሁ ነው የሚለው። ይሄ ያለ ምክንያት አይደለም፣ ከፍተኛ ምስጢር አለው። ይሄንን መሰረት አድርገው ወንድሞቻችን አባቶቻችን ያስተምሯቸዋል፣ እንማረዋለን በሚቀጥለው እና አሁን እኔ የጸሎቱ መዝጊያ ሰላም ስለሆነ በቤተ ክርስቲያን ስርዓት አሁን ሰላም የሚለውን መሰረት አድርጌ የሰላም ቃል እግዚአብሔር አቅርቤያለሁ። በዜማ ልበላችሁ። ታልከ እግዚኦ ምድረከ ሃሌሉያ አንጽሑ ስጋሃ አደረ ላይሌሃ ወተወልደ እምኔሃ ፍሳ እምስሮ እሴይም ዘርአ ዳዊት እምዘመዶሙ ለካህናት እንተ ሰረጸት ለህይወት ሰላማዊት ጽር ንጽይት ደብተራ ፍጽምት እቶሙ ለመላእክት የሚል ነው። ታልከ እግዚኦ ምድረከ ሲሁ Oh. ታሰረ እጽት እንግዲህ የተወደዳችሁ ምእመናን ዛሬ እኔ ፕሮግራም ልመራ የቆምኩበት ምክንያቱ ይሄ እንጂ ፕሮግራሙ የመምራቱ ስራ በተለይ በልጆች በወጣቶች ሲሆን ነው የሚያምረው። የሚገርማችሁ ነገር ይሄ አሁን የሰማችሁት እንዲሁ ዝም ብሎ ከዚህ የደረሰ እንዳይመስላችሁ፣ ገና ይቀጥላል፣ በሰፊው እንሄድበታለን። ዛሬ ተጀምሯል፣ ዛሬ በሩ ተከፍቷል። ወደፊት ግን በሰፊው በተለይ በተለይ ደግሞ ዝማሜው ያልተዳሰሰ እንዴት እንደሆነ ብዙ ጥናት በዚህ እንደው ባለሙያዎችም ጥናት እንዲያደርጉ በዚህ ሀገር ብዙ ያሰብንበት ነው ከእግዚአብሔር ጋር። እስቲ እንደው ሊቀጥብብትን አንድ ጊዜ እንደገና በድጋሚ በጭብጨባ ሶስት ጊዜ እኔ ያው መምህሬም ስለሆነ ስለምወደው ማንተ ነው ምለው፣ ግን በእውነት ነው ምላችሁ፣ ለከንቱ ውዳሴ ሳይሆን እግዚአብሔር ምስክሬ ነው፣ ውሸት እንዳልናገር። ታላቅ የማይገኝ ሰው ነው፣ እንቁ የሆነ ሰው ነው። እውነቴን ነው ምላችሁ። ይህቺ ቤተ ክርስቲያን ደግሞ ይህቺ ታቦት ደግሞ በጣም በጣም በጣም እድለኛ ነች። እና ብዙ ሊቃውንት አሉ። አሁን መርጌታ ሄኖክ ሐሙስ ይቀጥላል። ሐሙስ የሱ ነው ፕሮግራሙ። እንደዚሁ የሱ ደግሞ ፊልድ ያው በታሽ ቤትና ላይ ቤት የሚባል አለ። በሱ ደግሞ በፊልዱ እንትን ይላል። እኔም ደግሞ ደቀ መዝሙሩ እንደ አቅሚቴ አንድ ቀን ሲደርሰኝ እንዲሁ እንትን እላለሁኝ። እንዲያው ስለ ተክሌው ግን ትንሽ ልበላችሁ ምእመናን። በእውነት ሊቀ ጠበብት እያለ እኔ እንዲያው ተቅለበለብኩ እንጂ የተክሌው ፈጣሪ ወደፊት እንትኑን ጥናቱን ያው ባለሙያው ይበልጥ እሱ ስለሆነ በሰፊው ከእሱ ጋር ሆነን የሆነ ዝርዝር እናቀርብ ይሆናል። እስከዚያው ድረስ ግን የዚህ ደራሲ አለቃ ገብረሃና ናቸው ነው የሚባል ስሙ የሚጠራው። ይሄ ዝማሜው በልጃቸው ባለቃ ተክሌ ነው። ነገር ግን ታሪክን ተሻግሮ በጥሩ ሁኔታ ከትውልድ እንዲዳረስ ያደረጉ ብዙ ሰዎች አሉ። በተለይ ከነገስታቱ በአንችም ጦርነት የሞቱት ራስ ጉግሳ ለዚህ በጣም ታላቅ ባለውለታ ናቸው። በተለይ በሳቸው ጊዜ በዚህ አንችም በተባለው ጦርነት አለቃ ብሬና አለቃ መኮንን የሚባሉት ሊቃውንት አንችም ላይ ጦርነት ሲደረግ የአንችም ጦርነት ምንድን ነው የሚል ጥያቄ ታነሱ ይሆናል። በተለይ ወጣቶች እሱን ለታሪክ ሰዎች እንትወዋለን። ወደፊትም ካስፈለገ በሰፊው እንሄድበታለን። እዚያው ነው የሞቱት አለቃ ብሬና አለቃ መኮንን። እና ራስ ጉግሳ ምን ይሉ ነበረ? ተነስ በቅሎ የንጫን መኮንን መዝሙሩን ሳይዘመው እንዳያመልጠኝ ይሉ ነበር ይላሉ። እንደገና መኳንንቱን ጠጅ የሚጠጣበት ጊዜውም ጥሩ ዘመን ስለነበረ ለመኳንንቱ ከተጠመቀው ጠጅ ግብር ገብቶ ሁሉም ሲጠጡ ሊቃውንቱ ላለቃ ብሬና ላለቃ መኮንን በተለየ ጠጅ ተጠምቆ በገንቦ ለብቻ ይቀርብላቸው ነበር። ሚኒስቴሮቹ በጅሮንዶቹ ለምን ነው ለሁለቱ የተለየ ሲባል እናንተማታውቁት ነገር አለ ድምጻቸው እንዳይበላሽ ቢብዬ ነው ይሉ ነበር። እንዲህ አድርገው ነው እንግዲህ ነገስታቱ ይሄን ታሪክ አቆዩን እመናን። ብዙ ሀብት አለን ብዙ ግን አላወቅንበትም ወገኖች። ሌላው በተለይ አለቃ መንገሻ የሚባሉት እንግዲህ ካለቃ ቀለም ወርቅ ሊቀ ጠበብት ተምረዋል። ስለአለቃ ቀለም ወርቅ ወደፊትም ይነግረናል ፕሮግራም ይዘን። እና እነዚህ አለቃ ብሬ፣ አለቃ መኮንን፣ አለቃ ቀለም ወርቅ፣ አለቃ መንገሻ እነዚህ ናቸው እንግዲህ በተለይ እንዲስፋፋ ያደረጉት። አለቃ መንገሻ ሲሞቱ በተለይ በቅኔው ሴቶች እናቶቻችን ብዙ ተሳትፈዋል እነቴ ገላነሽን ጨምሮ። በዝማሜው ግን ብዙ አልተሳተፉም ሴቶች እህቶቻችን ግን ያውቁት ነበር። በተለይ አለቃ መንገሻ ሲሞቱ ያለቃ መንገሻ ሚስት የገጠሙትን አንድ ግጥም ልንገራችሁ። መንክረ ከሰተን የዘመመበቱ አለቃ መንገሻ ረገፈ ጣቱ አሉ ባለቤታቸው። መንክረ ከሰተን የዘመመበቱ አለቃ መንገሻ ረገፈ ጣቱ። ምን ያህል ዝማሜውን እንዴት ያውቁት እንደነበረ የሊቃውንቱ ባለቤቶች። እንዲህ አይነት ቤተ ክርስቲያን ነው ያለች ግን አላወቅንበትም ወገኖች። እግዚአብሔር ይህንን ሁሉ እንድናስተውል እንድናይ አይናችን ይክፈተው። እግዚአብሔር የሰማነውን በልቡናችን ያሳድርብን። እንግዲህ ከዚህ በመቀጠል እህታችን ሂሩት ደግሞ መዝሙር ታሰማናለች። የዝማሜውን ሁኔታ ወደፊት እንደነገርኳችሁ ዛሬ በሩ ተከፍቷል። በሰፊው እንመጣበታለን። ሊቀጠበብትም ዛሬ ብቻ አይደለም ወደፊት በጥሩ ሁኔታ